የነቢዩ ሰለላሁ ዐለይሂ ወሰለም ጎጆዎች ናቸው። በመስጂድ ነበዊ ዙሪያ ተሰርተው የነበሩት የነቢዩ ሰለላሁ ዐለይሂ ወሰለም ጎጆዎች ናቸው እዚህ ቦታ ላይ የተጠቀሱት። ሱረቱል ሑጅራት አላህ ሱብሓነሁ ወተዓላ ሙእሚኖችን አደብ ያስተማረበት ነው። ብዙ አደቦች፣ ብዙ ምክሮች አሉ እና ኢንሻአላህ አያቶቹን ስናይ እንረዳለን። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ከተወረዱ ምዕራፎች መካከል አንዷ ነች። ያ አዩሀ ለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ፣ ይሄ የክብር ጥሪ ነው። ያ አዩሀ ለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ፣ በነቢዩ ሰለላሁ ዐለይሂ ወሰለም ጥሪ አላህ ሱብሓነሁ ወተዓላ ባሮች እንዲሆኑ በሚፈልገው መልኩ የሆኑ እንዲያምኑ በሚፈልገው መልኩ ያመኑ የነብያትን ጥሪ የተቀበሉ ሙእሚኖች ናቸው። ያ አዩሀ ለዚነ አመኑ ኢላላ አላህ ላ ቱቀድሙ በይነ የደይ ላሂ ወረሱሊህ። ላ ቱቀድሙ፣ አታስቀድሙ ራሳችሁን ሐሳባችሁን አታስቀድሙ። በይነ የደይ ላሂ ወረሱሊህ፣ ከአላህና ከመልእክተኛው በፊት አታድርጉ። ምን ማለት ነው? በነቢዩ ሰለላሁ ዐለይሂ ወሰለም ዘመንም እንዲህ ያለ ነገር በወረደ የሚሉ ሰዎች ነበሩ። ሌላኛው ከነቢዩ ሰለላሁ ዐለይሂ ወሰለም ምክር ሳይወስዱ በራሳቸው ፈቃድ የሆነን ነገር የሚያደርጉ ሰዎችን የሚገስጽ ነው። ይሄ ለምሳሌ አንድ እኔ ሙስሊም ነኝ የሚል ሰው፣ መመሪያዬ ቁርአንና ሐዲስ ነው በህይወቴ የሚል ሰው በህይወቱ በሚያጋጥሙት ነገሮች፣ ጉዳዮች ነን ኢስላሚክ የሆኑ ባህሎችን ኮፒ ፔስት በማድረግ እንደፈለገ ከሆነ በኋላ ይሄንን የሚደግፍ ሐዲስና ቁርአን አይኖርም እንዴ ፈልጉልኝ ቢል መጀመሪያ ያስቀደመው ፍላጎቱን ነው። እንደ ሙእሚን መሆን ያለበት ነገር ምንድን ነው? አንድ ነገር ሲያስብ፣ ለምሳሌ ሰርግ እንበል፣ ሰርግ ሲያስብ በዚህ ዙሪያ ቁርአን ምን ይላል፣ ሐዲስ ምን ይላል ብሎ ተግባሩን ሳይጀምር በፊት ሪፈረንስ መፈለግ ነው ያለበት ከቁርአንና ከሐዲስ። ነቢዩ ሰለላሁ ዐለይሂ ወሰለም በምን መልኩ ነው ያሳለፉት፣ ሰሃቦቹ እንዴት ተገበሩት ብሎ መጠየቅ አለበት። ግን ማን እንዳመጣው ማን እንደጀመረው የማይታወቅ የሆነ ሱናን ኮፒ እያደረጉ መለጠፍ መተግበር፣ ይሄ አያስመሰግንም። እዚህ ሽርሽር የፎቶ እንትን ኬክ ቆረጣ ይሄ ደረት ግማሽ ቬሎ ምን አቤት ሰው መቼም ብዙ አይታችኋል እናንተ። ሙስሊም ነው የሚባል ሰው ራሱ ማለት ነው። አዎ ዲኑል ሀቅ እውነት ብለሃል። እና ሊሞዚን ምን እየተባለ ማለት ነው ስንትና ስንት ነገር እናያለን እንሰማለን። ስለዚህ የህይወት መመሪያው ሌላ የሆነ ሰው ይህም ቢያደርግ አይፈረድበትም፣ አያውቅም ተብሎ ዑዝር ይሰጠዋል። ሙስሊም ነኝ ብሎ ማለት ነው የሚል ሰው ይሄን ሲያደርግ ግን ትልቅ ኪሳራ ነው። ያ አዩሀ ለዚነ አመኑ ላ ቱቀድሙ በይነ የደይ ላሂ ወረሱሊህ፣ ከአላህና ከመልእክተኛው በፊት ራሳችሁን አታስቀድሙ፣ እንደፈለጋችሁ እንዳሻችሁ አትሆኑ ነው የሚለው። ስለዚህ በቤታችን ጀነትን ለማግኘት ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ጎረቤት ለመሆን የምንፈልግ ማለት ነው። በል እንደውም ዱንያ ላይ ደስታ ሪል የሆነ ደስታ ለማግኘት ሰውየው እንዲህ ነው መሆን ያለበት አላህ እንደሚፈልገው ነው ሰለላሁ ዐለይሂ ወሰለም እንደሚፈልጉት አለበለዚያ ግን የሸይጣን ምርኮኛ ይሆናል ደስታም ይባል ነገር ያጣል ስንቶች ናቸው ሰው ለማስደሰት ብለው በጣም ብዙ ብር በሰርጋቸው ላይ አውጥተው ተበድረው ተቆራርጠው መጨረሻ ላይ በንጋታው ጭቅጭቅ ካንቺ ብዬ ላንተ ብዬ እየተባለ ማለት ነው በዚህ በትንሽ ነገር የተጀመረች የተቀለሰች ጎጆ የኢማን ጎጆ እያደር በረካ ስትሆን ታድጋለች ፍቅር አላት እና በህይወታችን ውስጥ በጣም መጠንቀቅ አለብን መጠንቀቅ አለብን مرحبا يا ايها الذين امنوا ننتامناچو سوجوي لا تقدموا اتاسقدموا معناتها بين يدي الله ورسوله كاللهنا كملكتهنياو فيت راساچون اتاسقدموا لا تقدموا يميلو قدم يقدموا اسقدم معنات سلوونه واتقوا الله الله انفروا ان الله سميع عليم الله سميعنا اواقينا ويلا يا ايها الذين امنوا ان انت امناتوا سوجوج وي لا ترفعوا اصواتكم دمصوچاچون كفاتا درغو فوق صوت النبي كملكتياو دمص بلاي دمصاچون كفاتا درغو ولا تجهروا له لسوم በንግግር ላተጅሃሩ ለሁ ማለት በንግግር ድምጻችሁን ከፍ አታድርጉ ማለት ነው ጀሃራ ማለት ድምጹን ይፋ አደረገ ማለት ነው ጮሃ ማለት ነው ለዚህ ለርሱ ጮሃችሁ አትናገሩ ከጀህሪ بعضكم لبعض ከፊላችሁ ከፊላችሁን ሲያናግር ጮክ እንደሚለው ይላል سبب النزول سبب النزول ابو بكر و عمر ناتشو رضي الله عنهما ابو بكر و عمر ناتشو النبي صلى الله عليه وسلم بمدينه صالو مدنيي نتش بلنال سوره كذي ساتشو بمدينه صالو የአረብ ጎሳዎች ይመጡና ይሰልማሉ በጀማ ወራአይተ الناس يدخلون في دين الله افواجا ሰዎችን ወደ አላህ دین በቡድን በቡድን ሲገቡ ተመለከታለህ እንዳለው አላህ جل وعلا በቡድን በቡድን ይመጡና ከዛ በኋላ አሚር አድርጉልን ኢማም ስጡን አስተማሪ አድርጉልን ይላሉ እና በዚህ ጊዜ በኑ ተሚም የሚባሉ ጎሳዎች ነበሩ መጡ ሰለሙ ከዛ በኋላ አሚር አድርጉልን ብለው ጠየቁ ይሄን ጊዜ አቡበክርና ዑመር ረዲየላሁ ዐንሁማ የነብዩ ሰለላሁ ዐለይሂ ወሰለም ያው የቅርብ አማካሪዎች ናቸው ከዛን አቡበክር ለነኚህ ሰዎች አልቃዕቃ ኢብኑ ማዕበድ ይባላል አልቃዕቃ ኢብኑ ማዕበድ እና አልቃዕቃ ኢብኑ ማዕበድ አሚር ይሁን ለነሱ ብለው አስተያየት ይሰጣሉ ከዛ ላ ዑመር ደግሞ አይደለም አልአቅራ ኢብኑ ሐቢስ የሚባል ሰው አለ አልአቅራ ኢብኑ ሐቢስ ሰሃቢዎች ናቸው ረዲየላሁ ዐንሁም አጅማኢን እሱ ይሁን ይላሉ ከዛን አቡበክር ይናደዱና እኔ አልቃዕቃ ኢብኑ ማዕበድ ይያልኩኝ አንተ ደግሞ አልአቅራ ኢብኑ ሐቢስ ትላለህ ሁሉ ግዜ አንተ እኔን መቃወም ነው የሚያስደስትህ እየተባባሉ ይጨቃጨቁ ጀመረ ከዛ በኋላ አቡበክርና ዑመር ማለት ነው የሐሳብ ልዩነት አለ መጣላት ግን የለም የሐሳብ ልዩነት ነው ይሄ ለዚህ ኢኽትላፍ ይባላል ኺላፍና ኢኽትላፍ ይለያያል ኢኽትላፍ የሐሳብ ልዩነት ነው ኺላፍ ግን ሪል በቃ እንትን ጦርነት ሲነሳ ኩርፊያ ቡድን ሲለይ ኺላፍ ነው ይባላልና ኺላፍ ተወግዟል ኢኽትላፍ ግን አለ ታያ በሐሳብ መለየት እዚ አንተ ሁሌ እኔን መቃወም ነው ይላሉ ሳቸው ከዛን ድምጻቸውን ከፍ አድርገው ሲነጋገሩ ነብዩ ሰለላሁ ዐለይሂ ወሰለም በቦታው ይያሉ ማለት ነው ይች አያወረደች ይቻ ከወረደች በኋላ ሁለቱም አቡበክርም ረዲየላሁ አንሁ ዑመርም ረዲየላሁ አንሁ ድምጻቸውን እጅግ ዝቅ ከማድረጋቸው የተነሳ ነብዩ ሰለላሁ ዐለይሂ ወሰለም ካነ የስተፍሂሙሁ ምንድነው ያልከው? እንግዲህ ዑመር ጀህወሪዩ ሰውት ነው ምንድነው ያልከው ብለው እንደገና ንግግሩን እንዲደግምላቸው ነብዩ ሰለላሁ ዐለይሂ ወሰለም ይጠይቁት ነበር። እና ይሄንን ነው ላተርፎ አስዋተኩም። አሁን ይሄ ቂያስ አለው ማለት አቡበክር ዑመር ሌሎች ሰሃቦችም ድምጻቸውን በነብዩ ሰለላሁ ዐለይሂ ወሰለም ሐዳራ እሳቸው ባሉበት ድምጻቸውን ከፍ አድርገው እንዳይናገሩ አላህ ከለከለ። ቂያሱ ምንድነው? በእውቀት የሚበልጥ ሰው በአስተያየት የሚበልጥ ሰው በዒልም የሚበልጥ ሰው በሰዎች መካከል ካለ እነኛ ሰዎች ድምጻቸውን ማለት በእውቀት የሚያንሱት በእድሜ የሚያንሱት ድምጻቸውን ከፍ አድርገው ማውራት የለባቸውም። እንዲያወራ እድል ሊሰጠው የሚገባው በእውቀት የሚበልጠው በእድሜ የሚበልጠው በልምድ የሚበልጠው መሆን አለበት። አለበለዚያ ዓሊም ባለበት በቂ እውቀት የሌለው ሰው ያንን እድል ነፍጎት ማለት ነው ዓሊሙን ነፍጎት እሱ ማውራቱ አያስመሰግንም ነው። እና ወላ ተጅሀሩ ለሁ ቢልቀውሊ በንግግርም ጮክ አትበሉ ከጀህሪ ባዕድኩም ሊባዕድን ከፊላችሁ ከፊላችሁን ሲያናግር ጮክ እንደሚለው ጮክ አትበሉ። አንተሕበጠ አዕማሉኩም ስራዎቻችሁ እንዳይበላሹ አለ። አንተሕበጠ አላ ተሕበጠ አዕማሉኩም ስራዎቻችሁ እንዳይበላሹ ወአንቱም ላተሽዑሩን እናንተ ሳታውቁ አለ። እናንተ ሳታውቁ እንዲህ በማድረጋችሁ ስራዎቻችሁ እንዳይበላሹ ማለት አንዳንድ ጊዜ ሰዎች ቀላል አድርገው የሚገምቷቸው ንግግሮች አላህ ዘንድ ትልቅ ሚዛን ይኖራቸዋል ማለት ነው። ኸይር ان الذين يغضون اصواتهم عند رسول الله ان الذين اننيا يغضون اصواتهم ድምጾቻቸውን ዝቅ የሚያደርጉ عند رسول الله يا الله መልእክተኛ ዘንድ ድምጾቻቸውን ዝቅ የሚያደርጉት ኡላኢክ እነኛ አለዚነ እምተሐነ አላሁ ቁሉበሁም ልተቅዋ ኡላኢከ አለዚነ እምተሐነ አላሁ ቁሉበሁም ልተቅዋ እነኛ አላህ ልቦቻቸውን ለተቅዋ ለሱ ፍራቻ ለተቅዋ እምተሐነ በፈተና ውስጥ ያሳለፋቸው እና ነጻ ያወጡት ናቸው ይላል አላህ ጀለ ወዓላ። ሰውን ለትልቅ ደረጃ ሲያጨው ብዙ ፈተና ያደርስበታል። ከማውረደ ፊል ሐዲስ ኢነ አላህ ኢዛ አሐበ ቀውመን ኢብተላሁ አላህ ሰዎችን በሚወዳቸው ጊዜ ይፈትናቸዋል። እና ነብዩ ሰለላሁ ዐለይሂ ወሰለም ወኢኒ ለኡአምሩ ዐለይኩም አስበረኩም ጁዓን ወዓጠሻ እኔ በእናንተ ላይ በረሃብና በጥማት ማለት ነው እጅግ ታጋሽ የሆነ ሰው በረሃብና በጥማት ላይ እጅግ ታጋሽ የሆነ ሰው ነው በእናንተ ላይ ምሾመው አሉና አባ ዑበይዳ ኢብኑ ጀራህን ሹመው ላኩ። የሚገርም የሆነ ታሪክ ነው። አላ ኩል ሐሊ እንዲህ ነው አላህ ብዙ መከራን ያደርስባቸውና ከዛን ያንን ሁሉ መከራ ሲያልፉ ልባቸው ለአላህ ፍራቻ የታጨ ይሆናል እና ሽልማታቸውም ትልቅ ነው። በፈተና ውስጥ አልፎ የታገሰ ሰብር ያደረገ አላህ ለተቅዋ ያጨዋል ማለት ነው። ለዚህ ኢነ ለዚነ ምን ይላል ኢነ ለዚነ የጉዱነ አስዋተሁም እነኛ ድምጾቻቸውን ዝቅ የሚያደርጉ ዒንደ ረሱሊላህ የአላህ መልእክተኛ ዘንድ ድምጻቸውን ዝቅ የሚያደርጉ ሰዎች أولئك الذين امتحن الله قلوبهم للتقوى ننيا الله ربوشاچون لرسو فراچا يفتناچو إنا يهزقاچاچو ناچو لهم مغفرة لأنني سويت لو أنجلو تشاتشو مهرد على تشاويلا سوهنو تفات الميات أفا أما يطع سوهنو تفات يميات أيل لمن نعم هذا وأجر عظيم تعلق هنا من دام على تشو أجر عظيم لنا كذلك تلو من إلى الله إن الذين ينادونك من وراء الحجرات أكثرهم لا يعقلون لنا كقدر يهونو سووش مرتونا سووش بقف ودى مدينة مما تبت كزينو كزيان تسابع سبو مرتونا منالو انتلكو بنا الى هذا الرجل اسكنو ودزي سو النهيد حيا تنسو فإن كان نبيا فنحن أسعد الناس به نبي كهونا كزي بزي سو سبب أسعد الناس به مالت من دنو سعدانا غنيا تشو من تشلم مالتنا كزي سعادة مالت دستا مالتنا أسعد الناس به مالت من دنو فنحن أسعد الناس به يسو نبي كهونا صلب مكتل سعدانا غنيا مالتنا أو ألو وإن كان ملكا نعيش بجناحه يال تقمو نقسم كهونا بس انكبت كابسر اللي نوران لنال سلما أنني يوم نوزي سوزان تنهيد إيالو عندو عندو نيك أسك أسا إما تعلو تنقاقتو كذبو هلا نبي صلى الله عليه وسلم كصلاة تملسو دا مستو تشاچو حجرات كأندو وست عرفو سالة الناس سيدرسو مالتنا سو أسلكو ويساچو سيوتو تأبكو اندو با أدب سايحون قمل اندميت أروت عينت مالتنا لك قمل اندميت أروت عينت ما عند تملس يالو مالتنا قمل انقلي يا بالجنة هاتشم انتن بلنان كابتوش تأبكنا لنا رجم دولان نيزلنا ازانا لاميتوان وي فيال وي منامن بك اتملش موي بالنا او فرغوغي بالا مندن اورومينيا نو فرغوغي مالك كزمزم نو ميلوت نا كزا يورورنا هكذا وانچو هاي دلو وانچو وانچو فترس لا ما شاء الله تباكينا خير ماشي لما نيوم اندزا جمل ستبكو كبتو ستبكو بلم مدوت دمس متو يا محمد يلواتشوان نا محمدو يلالو نساتشو زاهونو واننو دقمو اسكوتو ما يتبكو اتشو تاكتاعت لو ما نتنو انتن ادل سايساتو اتشو لأرفت اكتاعت لو يتقرو اتشوان ايهنن جل وعلا الله الوددو الذي من هلا ان الذين ينادونك غناتهم الله يسو نبي كبروا عندي غدف ايفلكم ان الذين ينادونك ان انتن متارو تلا ينادونك من وراء الحجرات يعني من وراء الحجرات كجوجو بيتوچو جربا هوناو انتن بكفتنيا نداء نو يالو اميترو اكثرهم لا يعقلون ابزحنيوچاچو سرعات ميبال من اندهونا ميردو ايدنو ميرا لا يعقلون اكثرهم لا يعقلون ابزحنيوچاچو يميردو ايدنو ميرا اكثرهم لا يعقلون ولو أنهم صبروا ولو أنهم صبروا النرسو بتاقصوا نورو حتى تخرج إليهم أنت ولا الناس وسكتوت أدرس لهم بتعجزوا نوره لكان خيرا لهم يهل الناس يتشالى يبلد يهول الله جون برا قناعكم والله غفور رحيم الله مهارنا عزانينا ولا كذكتلو الله يا أيها الذين آمنوا ولا أن أنت أمناتشو سبوتشوي إن جاءكم فاسقون فاسق مالت نغرينيا مالتنا فاسق مالت كمس مريوطا أفنغاج مالتنا وشتاما فاسق إبالا إن جاءكم فاسقون بنبئين عند نغرينيا ورين يزولاتشو كمتا فتبينوا فاسق مونو بمدو يتاوكو يزو بمتا ورين لتلمي قابز سيهون يا لتلمي قابز سيهون يتعرر يمرمرر إن جاءكم فاسقون بنبئين فتبينوا عرقاكتو ودى أكشن ودى تقبار عدتهدو أن تصيبوا أهلا أن تصيبوا ألا تصيبوا وين بزي سبب أن تصيبوا قوما بجهالة يعلمونوا أوقات يعلمونوا information سوّجن أن تصيبوا قودة تحجوها أصابة معلث قودة معلثنا فتصبحوا على ما فعلتم كذابوا هلا أو نتصير رقاقت على ما فعلتم بعد الرجعت نجر على ما فعلتم بعد الرجعت نجر نادمين تزأز أشوش الناتهون ولا بعد الرجعت نجر تزأز أشوش الناتهون ولا سبب النزول اللهم سبب النو إيش آية يوردتشو لأنه مفسروش الوليد ابن عقبة ابن أبي معيد بتبالة سولين ولان بسو سببنا الوليد ابن عقبة ابن أبي معيد إبالا فبجمرا الحارث ابن ضرار يتبالة سو كخزاعة قصة كخزاعة قصة الحارث ابن ضرار الحارث ابن ضرار يتبالى سو ياو سويتش ببودنو ومتو شهادان مكبلوت ورأيت الناس يدخلونا في دين الله أفواجا نوغي زيو بلنا أن الحارث ابن ضرار الخزاعي ودى النبي صلى الله عليه وسلم يمتعنا يسلم الشهادة يزال أسلم وحسن إسلامه سلمنا وأمارا كذا ولا يا الله ملك تنيا هو العالم بني المستلق كذا في النبي صلى الله عليه وسلم ودزي زمتوا بني المستلق يتبالو سوچ غساوچ عندنا ود الناس اللي يدنا ود الاسلام لطراچو يلنا اسفقدو يملسال كذان نبي صلى الله عليه وسلم الوليد بن عقبة ابن أبي معيط ودى بني المستلقي لكتال زكا سبسب بلو معنتنا زكا سبسب بلو سيلكوت الوليد ابن عقبة ودى بني المستلق من قد كجمر بوهالا مهيدي فرع مهيدي فرابت بجاهلية معنتنا كمسنا نبرة كذا تنستو يقلونيان بلو فرتو من قد كعقام مسابو حالا تملسو يمتعن تملسو يمتعن يا الله ملك تنيان يعني ودى الناسو هيجي نبرا ودى بني المستلق هيجي نبرا قم الناسو زكال ست امالو ندوم لقلوني بلو عملت امامت اتينو يلاح جوان هي وشتنا completely وشتنا كذان الحارث بن ضرار الخزاعي منه لما تتأخر علينا رسول رسول الله صلى الله عليه وسلم يا الله ملك تنيا ملك تنيا من نو كنيا زقيا بلو الحارث بن ضرار زكاة سبسبو everything ready أدرقو كزوالا بيتقبك زكاة سبسابي يلم كزان من يهدر قال من يهدر قال يا الله ملك تنيا من الوات بهون نقر تبسعي توبينيا تناد دوبينيا المالتنا يلنا زكاون يزو كزبوچو محكل وجهاء القوم ترو درجة الله شو سويت شمقل نالو نقر منعوكو لن ينسبسبو يهدا لمت عالو دنبي صلى الله عليه وسلم من نوع عالو نبي صلى الله عليه وسلم حارث بن ضرار ينين ملك تنيا لتقلت من نوع زكاة مكل كلاتشوس من نوع فلو وصلوا نبي صلى الله عليه وسلم لا والذي بعثك بالحق بحق بلاكوت جيتا يهنبن يسوى لنيا المتا عالكلك كلم سيزا قيبن ونيا ميزني متا بزي نبي صلى الله عليه وسلم ان يسوج زكاة كلك كلو بلو بزي سونا ققر بيتشا طور بيها زمتو فتصبحوا على ما فعلتم نادمين إن تفرع وتكسّت هم على ذم، هون سلّزي مسّلهنو وريج مسّلهنو وريج إني عزّن دسمته مع الرجاجات علّبنا من إنه سوّيتشن بمعجّات especially politicians هم على ذم، بزي تلفزيون مسكوتن تتكمّو للاماس ميديا تتكمّو نقلي نقلي ديناتشو ديناتشو بلو إرس برس لما ماتت إرس برس لما تقال لما تقاج أتنتم بلو كأوريو تسايخون كأننا كمي تاموت هيدن ما الرقاقت اللبن وينم with any mechanism وريو ما الرقاقت اللبن اونادن ويهم ملو انجي ودا أكشن مهيد تقبيع للم سلازي مسلم يا politicians تنقل سنبامون اللبن يا أيها الذين آمنوا إن جاءكم فاسقون بنبئين فتبينوا أرقاقتوا لمن أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين واعلموا وكدغموا أن فيكم رسول الله أنه بمعكلاتشو يا الله ملك تنيا ألا لو يطيعكم في كثير من الأمر يا الله ملك تنيا كنقراتشو بأبزعنيو بيتعززاتشو لعنيتم ان انت وانجل لا يتولك اللاتشو لذي يا الله الملك تنيا تقزاز تقبلو ولكن الله حبب إليكم الإيمان قل الله لن انت إيمان ودد اللاتشو إيمانًا ودد الله شو سلزي إهنا درقو إهنا تدرقو ستبالو إهيك الله يهنا تزازنو لن يبجال ترونو مجرشا ولا شتاك أبلو يالنو الله ولكن الله حبب إليكم الإيمان وزينه في قلوبكم إهنا إيمانًا بلبو تشوست الله أسواب واسقيتو وكرها إليكم الكفرة كهدتن الله تألا الله كهدتن الله اندت تألو تهدر رقا كرها كريها تألا لو كرها مالدقمو ليلة أكال انديت ألاو مادرق لو وكرها إليكم الكفرة الله كهدتن اندت تألو تهدر رقا والفسوق والفسوق كمسمر موتات ما فنقت والعصيان انبتنينة على التعززم باينت عصيان تعالى إهنن الله اندتت ألو هذا الرجل يا الله ملك تنيا اندتت كتبو تزازون دسامون تتقبرو هذا الرجل أولئك هم الراشدون إننيا الله إيمان يودد الله جو اند يودو ياد الرجل جو كهدتن مفنقتن وانجلن ደግሞ እንዲጠሉ ያደረጋቸው አላህ ኡላኢካ ሁሙ ራሺዱን እነኛ እነርሱ የተቀኑት ናቸው ይላል። ፈድለን ሚንላሂ ከአላህ በሆነ ትሩፋትና ወኒዕመተን ከአላህ በሆነ ጸጋ እንዲሆኑ እነርሱ ወላሁ ዓሊሙን ሐኪም ይላል። ወላሁ አላህ ዓሊሙን አዋቂ ነው፣ ሐኪሙን ጥበበኛ ነው ይላል። መርሐበን አህበቲ። እሺ እዚች ጋር እናቆማለን፣ እዚች ጋር እናቆማለን። ሪከርድ የምታደርጉ ሰዎች ኢንሻአላህ አቆሙትና ከትንሽ እረፍት በኋላ እንመለሳለን። ምንድነው ይሄ ሀርት በርን ነው የሚባለው? የሆነ ምግብ ተወስዶ ማለት ነው ሳይመች ሲቀር ህቅ ህቅ እያለኝና በጣም እያቃጠለኝ ነው። መድኃኒት የምታውቁ ካላችሁ በዛው እዚህ ፖስት ላይ ጻፉልኝ እና መናገር እስኪቸግረኝ ማለት ነው እንትን እያለኝ ነው። መድኃኒትሽ ቃኔታት ውሃ ግብዣ ሳይሆን አሁን መድኃኒት መድኃኒቱ ምንድን ነው? እሺ ወተት። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ አላ ረሱሊህ። ብዙ ነገሮች እስላም ያቀር ማለት ነው። السلام عليكم ورحمة الله وبركاته. السمال أعوذ بالله من الشيطان الرجيم. وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين. إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون. يا أيها الذين آمنوا لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكن خيرا منهن ولا تلمزوا أنفسكم ولا تنابزوا بالألقاب بئس السوق بعد الإيمان ومن لم يتب فأولئك هم الظالمون. يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله التواب الرحيم. يا أيها الناس إنا خلقناكم من ذكر وأنثى من ذكر وأنثى جعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير. جزاكم الله يا أستاذنا أبو ياسير، فليتفضل مشكورا ومعجورا، مايك فري. خيرا، بسم الله بسم الله. سمال جماعة، سمال سمال له سمع الله خيرش. مرحبا. وإن طائفتان من المؤمنين اقتتلوا إلى من دنو إيه مسلم إيه مسلم ونو لتعلو جلالو لقاجو جلالو سلزي يسلطان لقوامو بيجو هونو سو ማስተራት አለበት ነው። አላህ ይሄ ሙስሊሙን উম্মাহ በመድር ላይ የሚያሳምር መድርን ወደ መልካም አቅጣጫ እንድትሄድ እንዲያደርግ በመድር ላይ ኸሊፋ አርጎ ነው አላህ የሾመው። ነው እንደውትም እስላምን በጥልቅ ባለመረዳት አንድ እንደገና በሸይጣን ጉትጎታ በጎሰኝነት በነፍስያ ይጣላሉ። ለምሳሌ ሀገራችንን ኬዝ ብናነሳ አፋርና ኢሳ ይዋጋሉ። አፋር ሙስሊም ነው፣ ኢሳ ሙስሊም ነው። አፋርና ከረዩ ይዋጋሉ። እዚህ ሙስሊም የሆኑ ግን የሚገርም ጦርነት ውስጥ ይገባሉ። በርስ በርስ በጎሰኝነት ይዋጋሉ። የሶማሌን ኬዝ ብንወስድ በኢትዮጵያ ውስጥ ወደ ደቡብ ብንሄድ ቀሪ የተባለ ጎሳ ሙስሊሞች ናቸው። ቦረና ሙስሊሞች ናቸው፣ ይዋጋሉ በትንሽ ነገር ተነስቶ ማለት ነው። ሀከዛ ያን ጊዜ የሚዋጉት አንደኛ በዲን እውቀት ያላቸው ሰዎች አይደሉም። ተራ የሆነው ሰው ጃሂል ተነስቶ በቃ ስለታጠቀ ብቻ ተኩስ ይከፍታል። እዛን ይሄም ይነሳሳል፣ ይተላለቃል። እንዲህ አለ። ስለዚህ ይሄ በመጀመሪያው የእስላም ክፍለ ዘመናትም ማለት እስላም ሪቫይቭ ካደረገ በኋላ ተገኝቷል። በኹለፋዎችም ተገኝቷል። በዑስማን ረዲየላሁ አንሁ ጊዜ የተጧጧፈ ነበረ። በአልይና በሙዓውያ መካከል አባሲዮች፣ አልአባሲዩን ወልኡመዊዩን ዑስማንዮች ማለት ነው። እንዲህ ያለ ችግር ነበረ። ስለዚህ የስልጣን ልጓሙ በእጁ የሆነው አካል ወይንም ሊያደርገው የሚችለው አካል ሁለቱንም ማስተር ማድረግ የሚችለው አካል ምን ያደርግ ነው? ወይም ጣኢፈታን ሚነል ሙእሚኒና እቅተተሉ ወይም ጣኢፈታን ሚነል ሙእሚኒና እቅተተሉ ከሙእሚኖች የሆኑ ሁለት ቡድኖች ሁለት ጭፎች ቢጣሉ ቢዋጉ ፋስሊሁ በይነሁማ በመሀከላቸው አስታርቁ ይላል። እዚህ ፎር ፖለቲካል ፐርፐዝ እንዳይታረቁ ሊፈለግ ይችላል፣ ግን የአላህን ውዴታ ለማግኘት فأصلحوا بينهما بما كلاجوا فأستارقوا. ነገር ሽማግሌ አሊሞች ተደማጮች ተፈልጉ አስታርቁ። فإن بغت إحداهما አንደኛው ቡድን አንደኛው ጭፍራ መታረቅ አልፈልግም ብለው ድንበር ቢያልፉስ? بغت ማለት ድንበር ብትዘል አንደኛው ጭፍራ ያኔ على الأخرى بغى ማለት ድንበር አለፈ። فإن بغت إحداهما على الأخرى عندنا بليلانيا علي دنبر بالطرف أشافرين بلو فقاتل التي تبغي ياتش دنبر بالطرفان تقادل واتشو كتب بدل ودنك عند لاي عبروم على سنة حتى تفيئة إلى أمر الله ودع الله من قد اسكت من الاسترس. فإن فاعت تمكروت هجاسس أو سمر لسو يهجي تنبر زلاين برحجو جفراب تنبر لس فأصلحوا بينهما بالعدل وما حكلاتشو بفتح استاركو وأقصدوا ميزانا ويهنو إلا إن الله يحب المقصدين. الله ሚዛናዊ የሆኑ ፍትሃዊ የሆኑ ሰዎችን ይወዳልና ይላል። ቀጠለና አላህ ኢነመ ልሙእሚኑነ እኽወቱ እነሆ ሙእሚኖች አማኞች ማለት ወንድማማቾች ናቸው። ፈአስልሑ በይነ አኸወይኩም በወንድማማቾቻችሁ መካከል አስታርቁ አስማሙ ይላል። ፈተቁላሃ አላህንም ፍሩ لعلكم ترحمون كالله زند ازنت تاغنيو زندلا ترحمون ايه يتازن الله زند رحمان تاغنيو زند نا بسووج محكل ما سمهمات بفتح مفرد يأنت مسلم አንዱ የህይወት ዓላማው ተግባሩ ነው። ማቀጣጠል ቤንዚን መሆን ፖዚቲቭ ካታሊስት መሆን አይደለም። ነገር ማብረድ እንዴት እንዲልሃል አንተ ከማናንሰ አይደለም ተው እንጂ እንዴ አይደለም ምን ታገኛላችሁ? እዚህ ጦርነት ተነስቶ አሸናፊውም ተሸናፊውም ሁለቱም ተጎጂዎች ናቸው። ተሸናፊውም ቂም ቋጥሮ ቀን ይውጣልኝ ይላል። ኸይር አይደለም። ጦርነት ብሎ ኸይር ያዘለ የለም። ከዚህ ሰዎች ሲጣሉ ተቻኩሎ ማስታረቅ ይሄ አላህ ነው ውጤት ያስገኛል። ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ لا يسخر قوم قوم ذي ወንዶች ነው قوم ያለው በሚከተለው ደግሞ ሴቶችን ይጠቅሳል። لا يسخر قوم ወንዶች من قوم ከሌላ ወንዶች አይሳለቁ። ሱምብሎ አንባቢ ሱምብሎ ተናጋሪ ሱምብሎ ጦር መሪ ሱምብሎ እንትን እንዲህ አለ አይባባሉ አይሳለቁ። عسى ان يكونوا خيرا منهم انني انرسو مستلقوا باچونا مياشوفو باچو كنرسو يتشالو ليهونو يچلالو ولا نساءن سيتوچم مندزيو من نساءن كسيتوچ عايسالقو سيتوچ بسيتوچ لا معناتو يمغب زغچت لاي ها አብሮ ሲኖሩ ብቻ በተለያየ ማህበራዊ ጉዳዮች ይሳለቃሉ። ከፊሎች በቡድን ተለይተው ሌሎችን ያሾፉባቸዋል። አሳ አንየኩን ኸይረ ሚንሁና እነኛ ሰው ሴቶቹ የሚሳለቁባቸው ሴቶች የሚሳለቁባቸው ማለት ነው። እነኛ ተነዋሪዎቹ ወይንም አቃቂ የሚወጣላቸው ሊሻሉ ይችላሉ። ስለዚህ ማሾፍ፣ ማሽሟጠጥ፣ በምጸት ማውራት ይሄ ሁሉ የተወደደ አይደለም። ወላ ተልሚዙ አንፉሰኩም፣ ራሳችሁን ለምዝ ማለት ምንድን ነው? ለመዘ ማለት አነወረ ነው። ወላ ተልሚዙ አንፉሰኩም፣ ራሳችሁን አታነውሩ፣ ከራሳችሁ አቃቂር አታውጡ። አንፉሰኩም ነው ያለው፣ ሌሎችን እያሙ አንፉሰኩም ይላል አላህ። ላስተዋለ ሰው የሚገርም የሆነ አድሬሲንግ ነው። ወላ ተናበዙ ቢላልቃብ፣ ቢላልቃብ በቅጽል ስምም አትወራወሩ ይላል። አትጠራሩ ምን ማለት ነው? አጭሩ፣ ግትሩ፣ ሻንቆ፣ ቀዩ ይሄ እንትን ነው ማለት ቢወፍሩ ዱባ ቢቀጥኑ ትንኝ ይባላል። መቅጠልም ችግር፣ መወፈርም ችግር፣ መጥቆርም ችግር፣ መቅላትም ችግር፣ በቃ ሁሉም ማለት ነው። እንደዚህ ያለ ደግሞ እንዲህ የተጠናወታቸው ማለት ነው። ስለዚህ አጭሩ፣ ግትሩ፣ ውጥሩ ማለት ኦር ሌሎች ነገሮችን እየተጠቀሙ መጠራራት ይሄ ጥሩ ባህሪ አይደለም። ስለዚህ አቡ ፉላን፣ ኡሙ ፉላን እና ስንት ደስ ደስ የሚል መጠራሪያ አለ። ሀቢቢ፣ ሀቢብቲ፣ ይኸው እናንተ እንደምትባባሉት ማለት ነው። ሀከዘ አኺ፣ አኺ አልፋደል፣ ሸይኸና፣ ኡስታዘና፣ ሀከዘ። በጣም ደስ የሚሉ የአደብ ጥሪዎች አሉ። መይጠፋ ቋንቋ ቢእሰ ልእስሙ ልፉሱቁ ባዕደ ልኢማን፣ ከኢማን በኋላ የማፈንገጥ ስም ምንኛ ከፋ ይላል። እንደዚህ ብሎ መጠራራት ማፈንገጥ ስለሆነ ነው። ቢእሰ ልእስሙ ልፉሱቁ ባዕደ ልኢማን ወመን ለም የቱብ፣ እንዲያለ ተግሳጽና ምክር መጥቶለት ያልተመለሰ ፈኡላኢከ ሁሙ ዛሊሙን፣ እነኛ እነርሱ በዳዮቹ ናቸው ይላል አላህ። አዛሊሙን ያ አዩሃ ለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ እጅተኒቡ ከሲረን ሚነ ዞን፣ ከጥርጣሬ ብዙውን ራቁ ይላል። እጅተኒቡ እጅተኒቡ ከሲረን ሚነ ዞን፣ ከጥርጣሬ ብዙ ራቁና ከጥርጣሬ ብዙውን ራቁ። ሁለት ነው። ከጥርጣሬ ብዙ ራቁ ማለት ሩቅ ሆኖ ነው፣ ቢፋ። ከጥርጣሬ ብዙውን፣ አብዛኛውን ጥርጣሬ አትከተሉ። ኢነ ባዕደ ዘኒ፣ ከጥርጣሬ ከፊሉ ኢስሙን፣ ወንጀል ነው ይላል። አዎ እዚህ ይመስላል፣ ጥሩ ያሰበ ይመስላል ይላል። እና ተጠራጣሪ መሆን የሚወደስበት ጊዜ አለ፣ ተጠራጣሪ መሆን የሚወቀስበት ጊዜ አለ። የሚወደሰው እውነት ላይ ለመድረስ ኤክስፕሎር ሲያደርግ ነው። ሰውየው ተጠራጥሮ የታሰበ ሸር ካለ ብሎ እውነት ላይ ለመድረስ ሲበረብር ይሄ ኢንቨስቲጌሽን የሚባለው አይደለም የተወገዘው። እንደው ወዳጅነትን የሚያሳጣ ማለት ነው። መልካም ንግግርን ሁሉ እየከረበቱ ማለት ነው። እንዲህ ለማለት ፈልጎ ነው፣ እንዲህ ለማለት ፈልጎ ነው የተባለ የውስጥ በልብ ያለውን ነገር የሚያውቁ ይመስል በመጥፎ መተርጎም ይሄ ጥሩ አይደለም። እና ጥሩ ሀሳቢ መሆን ኦፕቲሚስት መሆን ይሄ የተወደደ ነው። ስለዚህ ከሰው ወደኛ የሚሰነዘረውን ነገር ሁሌ በመጥፎ ስንተረጉመው ያ የተወደደ አይደለም አላህ የሚፈልገው አይደለምና ወዚህ እንደው አንድ የሆነች ነገር ልንገራችሁና ታውቁትውና ምን ይባላል አንድ ሰው ደማቅ ጨረቃ ደማቅ በሆነ ጨረቃ ለሊት ነው ያችን ጨረቃ ያይና ሚስቱን ይጠራል ያችን ጨረቃ አየቻት በጣም አታምርም ጨረቃ ድምቅ ያለች አዎ ታምራለች አንቺ እኮ ከዚህ ጨረቃ በላይ ነው የምታምሪ ይላታል እና ሌላኛው በአቅራቢያው ይህን ያዳምጥ የነበረ ይባላል እሱም ሚስቱን እንደዛ ላይ አፋጣኝ ወደ ቤት ይሄድና እዛ ላይ ሚስቱን ጠርቶ ጨረቃ ትታይሻለች ይላታል እንደዛ ሊላትና ሊያስደስታት ብሎ ማለት ነው ምን ነው ዛሬ ደግሞ አይኔ የላትም ተብላል እንዴ አለችውና ወገቡን ቆመጥ ነው ምንድነው ሰዎች መልካም ነገር ይዘው ሲመጡ እኛ አስተናጋጅ መሆን ሲገባን ግን ማለት ነው እንዲህ ወገብን ቁመት የሚያደርግ ንግግር መናገር በጥርጣሬ ማለት ነው ጥሩ ሀሳብ ይመስላል በሚል ነገር ይሄ መራቅ አለበት አምኖ መጎዳት ነው የሚሻለው እነ بعض الظن اسم ولا تجسسوا ከፊላችሁን አይሰልል መሰለል ሚስጥሩን መቆፈር አይቡን ይሄ በቆሎ እኮ እየበላ ነው የሚኖረው ይባላል ይሄ እንዲያለ ጉድ እኮ አለበት እያለ ያለ ምንም ጥቅም ነውሩን መርጨት ማለት ነው እዳ ተከምሮበታል በፀጉሩ ልክ ነው የሚነዳው መኪና እሱ መሰለ እንዲህ ሀከዛ አላ ሐውለ ወላ ቁወተ ኢላ ቢላህ ስንት ስራ አለን እና ወላ ተጀሰሱ ሆን ብሎ እስኪ የት እንደሚገባ ልየው ጉዱል እስኪ ብሎ ስንቶች አውጥቶ ደግሞ ሰውን መፈላፈል ወላ የግተብ ባዕድኩም ባዕዳ ከፊላችሁን አይማ ሐሜት አለላ አዩሕቡ አሐዱኩም አለ ሐሜት ማለት ሰውየው ላይ ያለውን ነገር ያለን ነገር ሰውየው በሰውየው ላይ ያለን ነገር እሱ በሌለበት ማውራት ሐሜት ይባላል የሌለ ነገር ፈብርኮ ማውራት ደግሞ ሁለት ወንጀል ነው አንደኛው ቅጥፈት ነው ቦታ ነው ሁለተኛው ሐሜት ነው እና ሰውየው በቦታው ቢኖር የማይወደው ነገር ከበስተጀርባው ሲነገር ሐሜት ይባላል ካለበት ከሌለበት ደግሞ ሁለት ወንጀል ነው አዩሕቡ አሐዱኩም አን ያእኩለ ለሕመ አኺሂ አንዳችሁ የወንድሙን ስጋ መብላት ይወዳለን መይተን ሞቶ ቢቀርብለት ስጋውን ማለት ፈከሪቱሞ ያንን ጠላችሁት ሬሳን አትበሉም ግን እንደዛው ነው አይሻ ረዲየላሁ ዐንሃ ሰፊያን ማለት ነው አጭር ባትሆን እንደዚህ ነው ያለችው ይሄ ንግግርሽ ባህር ላይ ቢተፋ ለመዘጀቱ ባህሩን ያቆሽሸው ነበር ይላል ነብዩ ሰለላሁ ዐለይሂ ወሰለም አጭር ባትሆን እኮ አይደለም ስንት ነው ካፋችን የሚወጣው ታሐውለ ወላ ቁወተ ኢላ ቢላህ ወተቁ الله الله انفروا ان الله تواب رحيم الله ታራቂ ነው ይላል تواب رحيم አዛኝ ነው يا ايها الناس እናንተ ሰዎች ሆይ إنا خلقناكم إنا فطرناكم من ذكر وأنثى كوندنا كسيت فطرناكم إنا وجعلناكم أدرجناكم شعوبا وقبائل شعوب حزبوج قبائل بغوصا يتكففلاكم نا شعوبا وقبائل شعب من نوم شعوب جمع حزب አለ ህዝቦች በአለም ላይ ወቅ ደግሞ በጎሳ በብሔር የተከፋፈላችሁ አደረግናችሁ ይላል። ሊተዓረፉ ተተዋወቁ ዘንድ ነው። በዓለም ላይ ያሉ ሰዎች ሁሉ ዩኒፎርም ቢሆን ለዓለም ውበት አይደለም። እዚህ ሀገር ላይ ይሄን ቋንቋ ይሄን ባህል የተማርኩ ነው። እዚህ የተለያዩ ሰዎች የተለያየ ባህል አላቸው። ሐላል የሆነ ባህል ማለት ነው። ያ ይታወቃል፣ ቋንቋ ይታወቃል። ለዚህ ሊተዓረፉ ልትተዋወቁ ዘንድ ነው እንዲህ ለየዋየኋችሁ ይላል። ኢነ አክረመኩም ይሄ ጎሳ ከዚህ ጎሳ ይበልጣል ማለት ግን ቦታ የለውም። ኢነ አክረመኩም ዒንደላህ ከእናንተ መካከል አክረመኩም አሉ። ኢነ አክረመኩም ዒንደላህ አላህ ዘንድ ከእናንተ መካከል የተከበረው አትቃኩም። አትቃ ማለት ከመካከላችሁ አላህን እጅግ ፈሪው የበለጠ ፈሪው ነው። ان الله عليم خبير الله አዋቂ ነው خبير ውስጥ አዋቂ ነው የሚነግራችሁን ስሙ ይላል። እና እስኪ አንድ ጥያቄ ኢስላም በዝምድና ቢሆን ኖሮ ጥያቄ ላለው ሪማርክ ነው። እና ኢስላም በዝምድና ቢሆን ኖሮ አቡ ለሃብ ጀነት ገብቶ ቢላል ደግሞ ይደርሻ ይለህም በተባለ ነበር። አቡ ለሃብ መልኩ በጣም ቆንጆ ነው፣ ሀብታም ነው። የነብዩ ሰለላሁ ዐለይሂ ወሰለም ያባታቸው ወንድም ነው። ጣቁት ቢላል ባሪያ፣ ደሃ፣ ጥቁር፣ ሀብሺ። ግን ቢላል በጀነት ውስጥ ኮቴህን ሰማሁት ምን ኸይር ሰርተሃል ሲባል አቡ ለሃብ ደግሞ በነቢ ሰለላሁ ዐለይሂ ወሰለም አንደበት ተበት የዳ አቢ ለሃብ ወተብ ተብሎ እስከ መጨረሻው አያ እስከ ቂያማ እለት ይረገማል። እስከ ቂያማ ድረስ ይረገማል። ሱብሃንአላህ። እዩ የሙስሊሞች ጦር ወደ ግብጽ ሲገባ የግብጹ መሪ ሙቀውቅስ ወደሱ ዑባደት ብኑ ሳሚት ሄዶ ሲያናግረው ጥቁር ነበረ። በጣም ሄዶ ሲያናግረው ይህንን ጥቁር አርቁልኛል፣ አርቁልኝ፣ ውሰዱልኝ ይህን ጥቁር፣ ከዛ በኋላ ሌላ አምጡልኝ፣ ሌላ ተኩልኝ ሲል አይ አንደኛ አንተካለህም፣ ምክንያቱም የአላህ መልእክተኛ የላኩት እሱን ነው። ይህ አንተ ጥቁር ነው አሸሹልኝ ያልከው ሰው ሁወ አፍደሉና ዒልመን በእውቀት በላጫችን ነው። እሱ በሚሰጠው አስተያየት ብቻ ነው እኛ የምንንቀሳቀሰው። እንደዚህ ነው ያለው። ከዛ በኋላ ሳይወድ በግዱ እሱን እንዲያናግር ሆነ። ከዛን ያንተ ወታደሮች መኖርን እንደሚወዱት ያንተ ወታደሮች መኖርን በህይወት መኖርን ከሚወዱት በላይ ሞትን የሚወዱ ወታደሮች አሉ። ሀከዛ በዚህ በተደረገው ድርድር እዚህ የአላህ መልእክተኛ በእሱ አስተያየት ብቻ እንድንንቀሳቀስ ነው ያዘዙን። የጦር መሪው ወጣት ኡሳማ ኢብኑ ዘይድ ጥቁር ነበር እና ከአንድ ሺህ በላይ የነቢዩ ሰለላሁ ዐለይሂ ወሰለም ተከታዮች በጊዜው እሳቸው በሀያት እያሉ ጥቁሮች ነበር፣ ግን በጣም ከፍተኛ ደረጃ ከፍተኛ ቦታ የነበራቸው ከሙአዚኑ ከቢላል ጀምሮ ከኡሙ ማዕበድ ጀምሮ ከነዑባዳ ብኑ ሳሚት እዚህ እነኚህ ማነው ኡሙ አይመን ማለት ና የኡሳማ እናት እነኚህ ለነቢ ስ ላ ሰለም ቅርብ የነበሩ ትልቅ ደረጃ የነበራቸው ነበሩ። ሀከዛ በስ ሀከዛ አጣ ኢብኑ ረባህ እሱ ካልተናገረ ማንም እንዳይናገር ነው የተደረገው። በአብዱል መሊክ ኢብኑ መርዋን ጊዜ አጣ ኢብኑ ረባህ ጥቁር ነው፣ አንድ አይኑ አያይም፣ ኪንኪ ጸጉር ነው ያለው፣ ግን አሊም ነው፣ በጣም አሊም፣ በቃ ሪፈረንስ የሆነ አሊም ነው። ስለዚህ አጣ ኢብኑ ረባህ በደረሶቹ መካከል ከደረሶቹ መሐከል አንድ በረዶ ሜዳ ላይ ያረፈ ጥቁር አሞራ ነው የሚመስለው እስኪባል ድረስ ማለት ጥቁር አሞራ አከባ። ስለዚህ ጥቁር አሞራ ሆኖ የከበበው ሁሉ ነጭ ሆኖ ግን ማንም ከሱ በፊት አይናገርም። የመጨረሻው ዲሲዥን በቃ እሱ አለ ካለ በኋላ ሌላ አስተያየት የለም። ይሄን ያህል ሱፐሪዮሪቲ እስላም ለተቀዮች ሰጥቷል። እስላም እውቀት ላላቸው ሰዎች ሰጥቷል። ይሄ ነው የሚያስደስተው። This is real civilization. Real civilization ማለት እንደዚህ ነው። Not the so-called እንበለው ሰዎች እንደሚሉት ዝም ብሎ እንደሚያጨበጭቡለት ዴሞክራሲ እንደሚሉት አይደለም። ሪል የሆነ በእውቀት ላይ የተመሰረተ አላህ በመፍራት ላይ የተመሰረተ ብልጫ ማለት ነው። ኢንና አክረመኩም ዒንደላሂ አትቃኩም። ኢስላም ሰርቶ አሳይቶናል እና አልሐምዱሊላህ። እንሻላ ሌላ ማጋጣሚ ካገኘን እንሻላ ከታሪክ ማህደር ብለን አንዳንድ ነገሮችን እንጠቅሳለን። ሞልቷል ታሪክ ሀብታም ነው ይስላል። አላ ኩል ሀለን እዚህ ጋር እናቆማለን። አሒበቲ ዛሬ አልቀጥልም ሌላ ደርስ እንሻላ በዚህ እናቆማለን። اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين. اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره. اللهم فرج هم المهمومين اللهم فرج هم المهمومين اللهم فرج هم المهمومين يا ذا الجلال والاكرام. اللهم انصر اخانا هذا اللهم انصر اخانا هذا اللهم انصره اللهم انصره اللهم انصره اللهم فرجه اللهم فرجه يا الله. اللهم وسع له رزقه اللهم له رزقه اللهم طول عمره يا ذا الجلال والاكرام يا حي يا قيوم. اللهم اليك نلجا اللهم اليك نلجا اللهم خلصه من اعدائه اللهم خلصه من اعدائه يا ذا الجلال والاكرام. اللهم اعد له ملجأ آمنا يا ذا الجلال والإكرام يا حي يا قيوم. اللهم انصر الإسلام والمسلمين واعز اللهم اعز الإسلام والمسلمين واذل الشرك والمشركين. اللهم أرنا عمارة الدين وخراب دولة الكفار والمنافقين يا ذا الجلال والإكرام يا ذا الجلال والإكرام. اللهم انصر دينك واجعلنا من ناصر دينك اللهم انصر دينك واجعلنا من ناصر دينك يا ذا الجلال والإكرام يا حي يا قيوم يا حي يا قيوم يا حي يا قيوم. لا منجا ولا ملجا منك إلا إليك يا ذا الجلال والإكرام. اللهم أخرجنا من الظلمات إلى النور اللهم أخرجنا من الظلمات إلى النور يا حي يا قيوم يا حي يا قيوم يا حي يا قيوم. اللهم انصر المسلمين في مشارق الأرض ومغاربها يا ذا الجلال والإكرام. اللهم اجمعنا في دار كرامتك في جناتك جنات النعيم. اللهم ادخلنا الجنة وقنا عذاب النار يا حي يا قيوم يا حي يا قيوم. اللهم ثبتنا على دينك اللهم ثبتنا على دينك اللهم ثبتنا على دينك اللهم ثبتنا على دينك. اللهم احفظنا بالإسلام قائمين واحفظنا بالإسلام قائدين واحفظنا بالإسلام راقدين. توفنا مسلمين والحقنا بالصالحين. اللهم صل وسلم وبارك على محمد وعلى آله وأصحابه. وآخر دعوانا الحمد لله رب العالمين. والسلام عليكم ورحمة الله وبركاته.